saka yeni geta tiru my days maste waru my leka bugatu yele punne shata saka es ya bi here ni veli sahiru menare kenu sahiru menare kenu yeni geta tiru my days maste waru my leka bugatu yele punne shata saka yeni geta tiru my days maste waru my leka bugatu yele punne shata saka ታትን ሁሉ ባንድ ሲመሰረት ሲደግፍ በቃል ችሎታ እውቀቱ በእጁ ሲራራይ ሲታይ ይገርማል የማስተዋል ችሎታ ወይ ጥበብ ገረመኝ እኔ ማስተር የልቤ የሳየው አልቻልኩም ነሳ በዜማ ካደላ ሞጋክስ እግዚአብሔር ይሄን እንዲበሉት Yeah, get out, to the room, my dearest, must be one of my